تكون مضغة مثل ذلك جزيف أمسياك الذنب قراج سقاي هنا ثم يرسل إليه الملك كذام ودسو ملاك لا كل ويؤمر بأربع كلمات بأرادتك على فتشم التعززال بكتب رزقه وأجله وعمله وشقي أو سعيد سيسايون إدميون سراون النا الدلبس ويسدلن يميلون عندي سيف مالتنا فوالله الذي لا إله غيره كسو بستقر للا أملاك بل إلو بأ الله من اللو إن أحدكم لا يعمل بعمل أهل الجنة كنا نتان دا شوي جنة والتبيت وچن سرائي سرالي حتى ما يكون بينه وبينها إلا ذراع بصنا بصوا مكاكل يكن دي أكل جزيسكي كرو درس فيسبق عليه الكتاب كتاب يقدمونا فيعمل بعمل أهل النار فيدخلها يأسات سووشن سرا سرطو أساتي قهواني وإن أحدكم لا يعمل بعمل أهل النار كان نانتان لا تشون دزيهو يأسات سووشن سرا يسرال حتى ما يكون بينه وبينها إلا ذراع بصنا بصو مكاكل يكن لأكل جزيسكي كرو درس فيسبق عليه الكتاب كتاب يقدمونا فيعمل بعمل أهل الجنة فيدخلها الجنة والتبيت وشن سرا سرطو يقبع الله اللهم اجعلنا من أهل الجنة بخاري مسلم مزجبوت سي حديثنا إيه حديث بتاعنا تلاك حديثنا تقرأت ستن لأنك تتلو يجب أن أقرر الله خاتمة من يرجو مترشات من يسمرو باند قولنم ستة يسفرال وده حديثنا نقولنا نقريب بكتتان من ملكته عبد الله بن مسعود رضي الله عنه عند استلال فلن حدثنا رسول الله عليه الصلاة والسلام يا الله ملكتنا يهونت نبي محمد صلى الله عليه وسلم نقرنا حدثنا بمعنى أخبرنا أبدس هنا أوكثا أبدس نقر يا الله ملكتنا نقرنا وهو الصادق ومالت إلى النبي عليه الصلاة والسلام الصادق بنقراتشو أو نتنيا يهون بسراتشو أنا بنقراتشو أو نتنيا يهون المصدوق عند غنام أو نتباي يهون بمي متعلاتشو وحي مالتنا براساتشو بنقراتشو أنا بتقواراتشو الصادق أو نتنيا ناتشو كلاي با الله زند بمي متى الله تشوحي بمي ورد الله تشو ملئك تدمو أو ناس باي يهونو المصدوك مصدوك ناتشو أو ناس باي آماني ناتشو كلاي مي متى الله تشونم اندقنا بنقدرا تشوم بتقوارا تشوم إنيه وهو الصادق المصدوك الصادق المصدوك يهونو تملك تنيا بنقدرا تشونا بتقوارا تشو ونتناغرين كلاي بميمت الله شو ملئكتم او نسواي هونوت نقرون قال اند زهادون إن أحدكم عنده هو من نيوم سو مالتنا كنا انت كما حقا لاتشو من نيوم سو بتقل الله يجمعو يسبسبال خلقه فطرته كواندو يزر فساش يا يمي وسدو اسفر مسيل سو هنو لفتر يتاكدو نقر يسيتوان انقلال تغنائنتو مهسنون صبرو كقبه بوهالا يجمعو يسب السبال خلقه إهي فترته في بطن أمه بأناتو هوج بهود علي بمهسنو يسب السبال 40 يوما الأربع كانت يأكل نطفة يفتوى الطبتاهن ويسوى السوال لكي يعلم الأربع كانت يأكل ثم يكون ከዛ ደግሞ ይሆናል አለቀተን ይሄ የፍትወት ጠብታ ስፐርም ሴል የነበረው ከዛም ይሆናል አለቀተን የረጋደ الدم الجامد ማለት የረጋደ blood clot ይሆናል مثل ذلك يزيهو أمسايا لك يفتوى الطبطة عندهنو يرقى دمي هنا إهين كان بتملكتا بحديث لك أنتوش مكاكل خلاف اللو مثل ذلك مالت يفتوى الطبطة عن أربا كان يأكل عندك ويو يرقى دموم ليلة أربا كان يأكل هنو سمانيا كان مالت نووي عندنا ثم يكون مضغة كزم هنا المضغة يميل لمت هنا قراج سجا مثل ذلك بزي هو أمس ياسيل ليلة أربعة كان عند لاي صوستو هيدتوش ويم صوستو لايف سايكلوش يفتو التبتا يرق قدم يميل لمت هنا قراج سجا ياندندو أربعة أربعة كان فجتو بدمرو متو هيا كان አራት ወር ማለት ነው ይሄ ማለት ነው ወይስ በዛው በአንዱ 40 ቀን ውስጥ ነው ይሄ ጠውር የሚሄደው ሚለው ላይ خلاف አለ ብዙዎቹ ዑለማዎች ይሄንን የተከተሉት ነገር ግን ጥቂቶች አይደለም ማለት የተፈለገው በዛው 40 ቀን ውስጥ ማለት ነው ثم يكون يميلو ከዛም ይሄን ይሆናል ከዛም ይሄን ይሆናል የሚለው ተርቲሙን ለመጠበቅ የተነገረ ማለት እንጂ ያንዳንዱ ሌላ 40 ቀን ይወስዳል ማለት አይደለም ብለዋል ኢማሙ ነወዊ ረሂመሁላህ ይሄንን ራእይ በላጭ አድርገው ተቀብለዋል 40 የሚለው አንድ ስለቀላወል ቀብር የተዘጋጀም ኪታብ ላይ እንደዚህ ሆሳነብ አልመህ ወልኢስባቱ ፊል መቃድር የሚለው ላይ ዶክተር ኢሳ السعدي ይሄንን ራእይ በላጭ ያረጋል ሸኽ አብዱል መጂድ الزንዳኒ حفظه الله ورعاه علم الاجنة في ضوء الكتاب والسنة የጽንሰ ዕውቀት በቁርአንና በሱና መነጽር በሚለው ኪታባቸውም ላይ ይሄንን ራእይ ነው የሚረዱት ከሐዲሱም ከዘመናዊም ሳይንስ መነጽር አንሳር በተለይ ይሄ ራእይ በላጭ ነው የሚያሰኘው ሌላ አንድ ሐዲስ አለው ይሄ በ40 ቀን ውስጥ ብቻ ነው የሚካተተው በ120 አይደለም የሚለው ኢማሙ ሙስሊም በዘገበው ሌላ ሰሂህ ዘገባ ላይ يدخل الملك على النطفه بعد ما تستقر في الرحيم ب40 او 45 ليله መልአኩ በማህፀን ስር በ40 ወይም በ45 ይላል የዘጋቢው ተረጥር ነው በ40ኛው ወይም በ45ኛው ቀን ይገባል ثم يقول ከዛም ይላል يا ربي اذكر ام انثى ጌታዬ ሆይ ጾታ ወንድ ወይስ ሴት ሲሳዩ ምንድነው ሸቀዩን አም سعيد የጀነሰ ወይስ የጀሃነም እድሜውስ ምን ያህል ነው ብሎ ጌታውን በመጠየቅ የዛኔ ይጽፋል ይላል ይሄ ጽሑፍ የሚከናወነው በ40ኛው ቀን ከሆነ እዚህ ቦታ ላይም መልአክ ይላካል የተባለው ከ120 ቀን በኋላ ማለት ሳይሆን ከ40 ቀን በኋላ ነው مثل ذلك ሲባል የዚህው 50 ያ ማለት በዛው 40 ቀን ውስጥ ንጥፋ የሆነውን ያክል አለቃ የረጋደም ይሆናል አረ የረጋደም የሆነውንም ቁራጭ ስጋ ይሆናል ማለት እንጂ እያንዳንዱ 40 ቀን ይፈጅና በ120 ቀን ወይም በአራት ወር ይሆናል ማለት አይደለም ብለው ይሄን ራእይ ረድተውታል ገብቷቸዋል ወንድም እህቶቼ ለመግለጽ የፈለኩት ስለዚህ ሐሳቡን ያዙትና እናንተም ደግሞ ይበልጥ ዓሊሞቻችሁን ጠይቁ እኔም ይሄንን የተቀበልኩት مثل ذلك የሚለው በዚህው 50 ያ ማለት ሌላ 40 ቀን ማለት አይደለም ትርጉሙ በዛ 40 ቀን ውስጥ የፍትወት ጠብታ የሆነውን አይነት ሁሉ እንዲሁ የረጋደም ሆኖ ይቀየራል የረጋደም እንደሆነውም እንደዚሁ ቁራጭ ስጋ ይሆናል ማለት እንጂ ለብቻው 40 ቀን ይፈጃል ማለት አይደለም ተግባባን ይሄ ራእይ ነው የተለያየ ራእይ ሰጥቷል አንዳንዶቹ ጽንሱን የሚከፋፍሉ ዓሊሞች አሉ። የአንዳንዱ ጽንስ በ120ኛው ቀን፣ የአንዳንዱ በመጀመሪያው 40ኛ ቀን ለማለት ነው የሚሉም አሉ። ሌሎች ደግሞ የተሰጠው ሶስተኛው ራእይ ደግሞ ምንድን ነው? አይ እኛ የምንረዳው አሁንም ይሄኛው የመጣው የኢማሙ ሙስሊም ሐዲስ በ40ኛው ቀን ይነፋል ሲል ሶስተኛውን 40 ለማለት ነው። ሶስት 40ዎች ስላሉ በሶስተኛው 40 ብሎ ለመጥቀስ ስለፈለገ ነው እንጂ ከ120 ቀን ወደ ታች ዝቅ አይልም ብለው በዛ መልኩ ታዊል ያደረጉ አሉ። ወሃዳ ኺላፉ ዛሂር ግን ዛሂሩ ወይም ደግሞ ሊተራሊ ከምንረዳው ተቃራኒ ነው። ስለዚህ በግልጽ እንደምንረዳው እዚኛው ላይ 120 ሚል ሐዲስ የለም። ثم يكون على እንጂ 40 ቀን 80 ቀን 120 ቀን የሚል ስለሌለ እዛኛው ሐዲስ ላይ ግን በግልጽ 40ኛው ቀን ብሎ ስለተናገረ ያ ራእይ ነው ያለው። እና በዚህ መልክ ነው አሁን ሐሳቡን ብቻ ተረዱት። አሁን ዋና መልእክቱ ምንድነው ነው ጥያቄው። ثم يكون ከዛም ይሆናል አለቀተን የረጋ ደም ይሆናል። ይሄ የፍትወ ጠብታ የነበረው የረጋ ደም ይሆናል። ምክሉ ذلك የዚሁ አምሳያ የፍትወ ጠብታ እንደነበረው ስፐርም ሴል የሆነው ነገር ወደ ረጋ ደምነት ይቀየራል። ثم يكون ከዛም ይሆናል የረጋውም ደም ራሱ ሙድገተን የሚላመጥ የሆነ ቁራጭ ስጋ ይሆናል። ምስለ ዛሊክ የዚሁ አምሳያ ይላል። እነዚህ ምንድናቸው? አጥዋር ይባላሉ። የሰው ልጅ ላይፍ ሳይክል የተፈጠርንበት የህይወት ዑደት ወይም ኢምብሪዮሎጂ ሲስተም ይባላል። ኖህ አለይሂ ሰላም ህዝቦቹ ባስተባበሉና ባመጹ ጊዜ ማንነታቸውን ትላንት የነበረውን ሁኔታቸውን ሲገልጽ በሱረቱ ኑህ ላይ ምንድነው ያላቸው? مالكم لا ترجون لله وقارا وقد خلقكم اطوارا بلواتشوا مالكم لا ترجون لله وقارا ان انت لقيتاچو لله كبرن يماتشوت من بينوراچو نو وقد خلقكم اطوارا بليو ليو هنيتاوچ است هوناچو برغط فطرواچو سيابقا ማናቹ ዛሬ የምትቆሩት አለ። እነዚህ ናቸው አጥዋር ወይም ላይፍ ሳይክል የተባሉት። አፈጣጠራችን መጀመሪያ የሚገማ የሆነ ስፐርም ሴል አልነበራችሁ ወይ? የፍትወ ጠብታ፣ ከዛ የረጋ ደም አደረጋችሁ፣ ከዛ የሚላመጥ ቁራጭ ስጋ አድርጎ የፈጠራችሁ እሱ አይደለም ወይ ነው? ይሄ አሁን በሐዲሱ ላይ የምናየው በቅዱስ ቁርአን ውስጥ በብዙ ሱራዎች ላይ ተጠቅሷል። ሱረቱል ሙእሚኑን 23ኛው ሱራ አንቀጽ 12 እስከ 14 እናገኛለን። ስለ አባታችን አደም ይነግረንና ወደኛ ይገባል። አንቀጽ 12 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወለቀድ ኸለቅነል ኢንሳነ ሚን ሱላለቲን ሚን ጢን በርግጥም ሰውን ከተንጣለለ ጭቃ ፈጠርነው ይላል ጌታችን አላህ። ይሄ አባታችን የአደምን ነው የሚገልጸው። ثم جعلناه كذام زرنا درغناو نطفه يفتوت طبتا في قرار مكين بتطبق مچو بهونه سفره بماحصل لاي يفتوت طبتا درغناو عند هين يازو كذاس ثم خلقنا النطفه كذام يفتوت طبتاوانم فطرنات علقا يرغا دم ادرغن فخلقنا العلقه مضغه የረጋውን ደም ደሞ ቁራጭ ስጋ አድርገን ፈጠርነው። فخلقنا المضغة عظاما ቁርአኑ ይከተለና ምን ይላል? ቁራጩንም ስጋ አጥንቶች አድርገን ፈጠርነው። فكسونا العظام لحما አጥንቶቹንም ስጋን አለበስናቸው። ከዛ በኋላ ነው አዲስ ፍጥረት የሚጀምረው። ثم انشأناه خلقا اخر በውስጡ ሩህን በመንፋት አዲስ ፍጥረት አድርገን አስገኘነው። فتبارك الله احسن الخالقين اي المصورين ከሳሊዎች ከቀራጮች ሁሉ በላጭ ሆነው አላህ ክብሩ ከፍ አለ ላቀ ይላል። ሱረቱል ሐጅ ቁጥር 5ን بنመለከት ይሄንን ሐሳብ እናገኛለን። በሱረቱል ሐጅ ማዕራፍ 22 ቁጥር 5 ላይ يا ايها الناس ان انت سويت وان كنتم في ريب من البعث ከመቀስቀስ በመጠራጠር ውስጥ ከሆናችሁ ይላል። ከሞት በኋላ ዳግም ህይወት የለም የሚል ጥርጣሬ ውስጣችሁ ካደረ እስቲ የትላንት ማንነታችሁን አላህ ከምን እንደፈጠራችሁና ከየት እንዳመጣችሁ ተመልከቱ። ፈኢና ኸለቅናኩም ሚን ቱራብ፣ እኛ መሰረታችሁን ከአፈር ነው የፈጠርናችሁ አለ። አባታችሁ አደምን ከምድር አፈር አስገኘ ነው። ከዛ ዘሮቹንስ ሁመ ሚን ኑጥፋ፣ ከዛም ከፍትወት ጠብታ ሁመ ሚን ዓለቃ፣ ከዛም ከረጋ ደም ሁመ ሚን ሙድጋ፣ ከዛም የሚላመጥ ከሆነ ቁራጭ ስጋ ይላል። በዚህ መልክ ነው ያስገኘናችሁ ብሎ ጌታችን በዚህ አንቀጽም ላይ አሁንም ያንኑ ሐሳብ የሚደግፍ ነገር እናገኛለን ማለት ነው። ይሄ የሱረቱል ሐጅ አንቀጽ 5 ጥቅስ ነው። ተጨማሪ ሱረቱ ጋፊር ምዕራፍ 40 ሱረቱ ጋፊር ቁጥር 67 በምዕራፍ 40 ቁጥር 67 ላይ هو الذي خلقكم من تراب እርሱ አላህ ማለት አባታችሁን አደምን ከምድር አፈር የፈጠረ ነው። ثم من نطفة كزام كفت وطبتا نانتن فترة ثم من علقة كزام كرقاد ما درقو فترة ثم يخرجكم طفلا هسانا درقوم كناتا شو مهسان ياوتا شوال ثم لتبلغوا أشدكم لا كالمتا لتنكاريا شو من التدرسو ياسادقا شوال ثم لتكونوا شيوخا ሽማግሌዎቹ ምስክትሆኑ ድረስም ያቆያችኋል። ወሚንኩም መን ይተወፋ ሚን ቀብል፣ ከመሐከላችሁ ለዚህ እድሜ ሳይደርስ የሚሞት አለ ሽምግልናን ወይ ወጣትነትን ሳያገኝ። ወሊተብሉጉ አጀለም ሙሰማ፣ የተወሰነላችሁን የጊዜ ገደብ እስክትደርሱ ድረስ አላህ ያቆያችኋል። ይሄ ሁሉ ወለዓለኩም ተዕቂሉን፣ ታውቁና ትገነዘቡ ዘንድ ነው። ሕያው ማድረግም መቀስቀስም መግደልም የአላህ ስልጣን ብቻ ነው። በዚህ መልክ እንደሚፈጥረን ጌታችን አላህ በቅዱስ ቁርአን ላይም በግልጽ ይነግረናል ማለት ነው። የትላንት ማንነታችን ይሄንን ነው የሚያሳየው። ሱረቱል ቂያማም ላይ መመልከት ይቻላል። በማዕራፍ 75 ሱረቱል ቂያማ ከቁጥር 36 እስከ 40 ከ36 እስከ 40 ባለው አያሕሰቡል ኢንሳኑ፣ ይሄ ከሃዲ የሆነው ሰው ያስባል ይገምታል አን ዩተረከ ሱዳ፣ እንደው ዝም ብሎ ዳግም የማይቀሰቀስና ወደ ጌታው የማይመለስ ሆኖ በልቅ መተውን ያስባል እንዴ? አለም የኩ ትላንት አልነበረም? ምን ኑጥፈተ ሚን መኒይ ዩምና፣ በማህፀን የሚፈሰስ የሆነ የፍትወት ጠብታ አልነበረም ወይ? ሁመ ካነ ዓለቃ፣ ከዛም ጌታው የረጋ ደም አድርጎ አልፈጠረውም? ፈኸለቀ ፈሰዋ፣ ፍጥረቱን አስተካክሎስ አላዘጋጀውም? ፈጀዐለ ሚንሁ ዘውጀይን ዘከረ ወልኡንሳ፣ ደግሞም እኮ ከሱ ሁለት ጾታዎችን ወንድና ሴት ጥንዶችን አድርጎ አይደለ እንደ የፈጠረው አላህ? ታዲያ ይሄን የሰራ ጌታ አላህ አለይሰ ዛሊከ ቢቃዲሪን ዐላ አን ዩሕይየል መውታ፣ ሙታንን ከመቃብራቸው ሕያው በማድረግ ላይ አይችልም እንዴ ይላል። በላ እንዴታ ነው የምንለው። ስለዚህም በዚህ ሐዲስ ላይ ያንኑ የቁርአን ሐሳብ የሚገልጽ ነው የምናገኘው። ከእናንተ አንዳችሁ ፍጥረቱ በዚህ መልክ ይሆናል፣ መጀመሪያ የፍትወት ጠብታ ስፐርም ሴል ይሆናል፣ ከዛ በኋላ የረጋ ደም ثم يكون مضغة مثل ذلك، ከዛም የሚላመጥ የሆነ ቁራጭ ስጋ ይሆናል። እሺ ከዛ በኋላ ስነውን ይሄ ከሆነ በኋላ ثم يرسل إليه الملك، ኪታባችሁም ላይ እንደዚህ ነው የተቀመጠው። አንዳንድ ቃላቶች ሊገለባበጡ ይችላሉ ኑስኻው ከተለያየ። ኪታባችሁን እየተከታተላችሁ ትነግሩኛላችሁ። ثم يرسل إليه الملك، ከዛም ወደ እርሱ መልአክ ይላካል። ወደዚህ ጽንስ ማለት ነው فينفخ فيه الروح ነው ويؤمر ነው የሚቀድመው የትኛው ነው ነፍኽ ነው አምሮ ነው የሚቀድመው? ከዛ መልአክ ይላካል። ኦኬ ፈየንፉኹ ይነፋበታል፣ ፊሂ በውስጡ አሩሕ ሩሕ ይነፋበታል። ይሄ መልአክ ማለት ነው። በዚህ ጽንስ ላይ ሩሕ እንዲነፋ ከጌታ ዘንድ ተልኮ ይመጣል። ሩሕን እፍ ይልበታል፣ ሕያው ፍጥረት እንዲሆን ማለት ነው። ወዩእመሩ ደግሞም ይታዘዛል መልአኩ ቢአርበዒ ከሊማቲን አራት የውሳኔ ቃላቶችን እንዲጽፍ። እነዚህን አራት የውሳኔ ቃላት እንዲጽፍ ይታዘዛል። በእናቱ ማህፀን እያለ ይሄ ጽንስ አራት ነገሮች ቀድመው ይጻፉበታል። ማን ናቸው? ቢከትቢ ሪዝቅሂ፣ አንደኛ ሪዝቁን ሲሳዩን እንዲጻፍ ከተወለደበት ማግስት ጀምሮ ዱንያን እስኪለቅ እስኪሞት ድረስ በዱንያ የሚያገኘው ሲሳይ በጠቅላላ እናቱ ማህፀን ላይ እያለ ይጻፋል ማለት ነው። ተወልዶ እስኪሞት ሪዝቁ ወአጀሊሂ፣ ሁለተኛ አጀል እድሜው፣ ምድራዊ ቆይታው ስንት ዓመት ነው የሚኖረው? ዱንያ ላይ የሚኖረው ይሄ ጽንስ ስንት ዓመት ነው? እንዲጽፍ ይታዘዛል፣ ይጽፋል። ሶስተኛ ወዐመሊሂ፣ ስራውን ይጽፋል። ይሄ ሰው የሚያደርጋቸው ስራዎች በራሱ ነፃ ምርጫና ፍቃድ ለአካለ መጠን ከደረሰ በኋላ የሚጠቅመውን ከሚጎዳው መለየት የሚችልበት እድሜ ከደረሰ በኋላ የሚሰራቸው ስራዎች ኸይርም ይሁን ሸር በጠቅላላ ይጻፋሉ። አራተኛ ወሸቂዩን አው ሰዒድ፣ ሸቂይ እድለቢስ የጀሃነም ሰው አው ወይንም ሰዒድ እድለኛ የጀነት ሰው፣ የትኛው የጀነት ሰው ነው ወይስ እድለቢስ ከሆኑት የጀሃነም ሰው? እነዚህ አራቱ እንዲጽፍ ይታዘዛል። ጌታ አላህ ባሳወቀው መልኩ መልአኩ አራቱን ነገሮች ይጽፋል ማለት ነው። ከዛ በኋላ አስ ነው ጥያቄው፣ ይሄ ሁሉ ተጻፈ ተጠናቀቀ፣ ፈወላሂ አሉ ነቢያችን አለይሂ ሰላቱ ወሰላም፣ በጌታዬ በአላህ እምላለሁ፣ አለዚ ላ ኢላሀ ገይሩ፣ ከሱ በስተቀር ሌላ አምላክ በሌለው፣ ከሱ በስተቀር በእውነት የሚመለክ በሆነ ሌላ አምላክ በሌለው አላህ እምላለሁኝ አሉ። ኢነ አሐደኩም፣ ታዲያ አንዳችሁ አሉ ከእናንተ አንዳችሁ ለያዕመሉ ይሰራል አሉ። ቢዓመሊን ስራን ይሰራል። ምን አይነት ስራ? ስራው ነው አሁን፣ ሰውየውን አይደለም። ስራን ይሰራል። አህሊል ጀና፣ የጀነት ባልተቤቶች፣ የጀነት ሰዎችን ስራ ይሰራል። ሐታ ማ የኩን፣ እስኪሆን ድረስ በይነሁ፣ በሰውየው እና ወበይነሃ፣ በእሷ በጀነት መካከል ወይም በሞት መካከል እስኪሆን ድረስ ኢላ ዚራዕ፣ ክንድ ያክል ጊዜ ብቻ እስክትቀር፣ የክንድ ያክል እድሜ ጊዜ ብቻ እስክትቀር ድረስ ከአንዳችሁ ውስጥ የጀነት ሰዎችን ስራ ሲሰራ ይቆይና ልክ የአንድ ክንድ ያክል እድሜ ብቻ ስትቀር መጨረሻ ላይ ፈየስቢቁ አለይ፣ በሱ ላይ ይቀድማል። አልኪታብ፣ ያ ቀድሞ የተጻፈው ነገር እናቱ ማህፀን ላይ እያለ ተጽፎ የነበረው ነገር ይቀድምና ፈያዕመል፣ ይሰራል። በዛች ክንድ እድሜ ላይ ይሰራል። ቢአመሊ አህሊናር፣ የእሳት ሰዎችን ስራ ይሰራል። ከዛም ፈየድኹልሃ፣ ይገባታል። በዛው ይገባል። ኑርጀና በደንብ አድምጪ፣ ተከታታይ ጓዳ እየገባችሁ ግን ተመለሳችሁ መታችሁ ድገም አትበሉ። ፈወላሂ አለዚ ላ ኢላሃ ገይሩ፣ ከሱ በስተቀር ሌላ አምላክ በሌለው አላህ እምላለሁኝ አሉ ነቢያችን አለይሂ ሰላቱ ወሰላም። ኢነ አሐደኩም፣ ከእናንተ ውስጥ አንዳችሁ ለያዕመሉ ይሰራል አሉ። ምንድን ነው የሚሰራው? ቢአመሊ አህሊል ጀና፣ የጀነት ባልተቤቶችን ስራ፣ ጀነት የሚገኝበት ማለት ነው። ዒባዳ፣ ጾም፣ ሰላት፣ ኸይር ስራ፣ በጥቅሉ የጀነት ባልተቤቶችን ስራ ይሰራል። ይሄን ይሰራል እስከ መቼ? ሐታ ማ የኩን፣ እስኪሆን ድረስ በይነሁ፣ በሱ በሰውየው በስራውና ወበይነሃ፣ በሷ በጀነት መካከል ወይም በሞት መካከል እስኪሆን ድረስ። ምን እስኪሆን? ኢላ ዚራዕ፣ የክንድ ያክል ጊዜ ብቻ እስኪሆን፣ ለአንድ ክንድ ስንዝር ያክል ጊዜ ብቻ እድሜ እስኪቀረው ድረስ የጀነት ሰዎችን ስራ ሲሰራ ይከርምና በዛች በቀረችው የአንድ ክንድ እድሜ ውስጥ ግን ፈየስቢቁ አለይህ፣ እሱ ላይ ይቀድመዋል። አልኪታብ፣ የተጻፈው የመጽሐፊቱ አካል በእናቱ ማህፀን ይያለ ያ የተወሰነው የጽህፈቱ አካል ይቀድመውና ፈያዕመል በዛች አንድ ስንዝር ውስጥ ይሰራል ቢአመሊ አህሊና የእሳት ሰዎችን ስራ በክንድ እድሜ ውስጥ የእሳት ሰዎችን ይሰራና ኻቲማው ተበላሽቶ በዛው ፈየድኹላሃ ይገባታል አላህ ጀሃነም እሳት ወልዒያዙ ቢላህ። በተቃራኒው ደግሞ ወኢና አሐደኩም ከእናንተ አንዳችሁ ለያዕመሉ አሁንም ይሰራል ቢአመሊ አህሊን ናሪ የእሳት ሰዎችን ስራ የእሳት ሰዎችን ስራ ይሰራል hatta ma yakun እስኪ ሆን እስኪ ቀር ድረስ በይነሁ በሰውየውና በሰራው ስራው ወበይነሃ በሷ በእሳት ወይም በሞት መሐከል እስኪ ቀር ድረስ ኢላ ዚራ ክንድ እንጂ ሌላ ነገር እስከማይቀር ድረስ የክንድ ያክል እድሜ ብቻ እስኪ ቀር ድረስ የጀሃነም ሰዎችን ስራ ሲሰራ ይቀይና فيسبق عليه الكتاب السم لا يقدمه بناته ما حسن ياله يتصافو يمصحف يتوكل يقدمونا فيعمل يسرى بعمل اهل الجنه يجنه سوتين سرا يسرانا خاتمه ابجتولت فيدخلها بالزو جنه يغوا الله اللهم اجعلنا منهم اللهم احسن خاتمتنا اللهم احسن عاقبتنا في الامور كلها ايهن تمهرت استمروا ما معناتنا كزي حديث من دونه المصدر تمهرت يمن نرداو يمن نوصداچو قوم نغروچ من دونه اتقالاي كحديثو يمن نوصدو كمجمراو حايل قال املاكاتنا الله بتبابو بهولون چاينتو انديت ادرغو اندميفطران ترتنا የሰው ልጅ የህይወት ዑደቱ ምን እንደሚመስል መጀመሪያችን ልፋጭ ለሃጭ እንደነበርን ነው የሚያሳየው ኑጥፋ ስፐርም ሴል የፍትወት ጠብታን ከዚህ ከሚገማ የፍትወት ጠብታ የተፈጠረ ሰው እንዴት በጌታው ላይ ይኮራል እንዴት ያምጻል ደግሞስ አላህ ዳግም አይቀሰቅሰኝም ዳግም አልነሳም ብሎ እንዴት ያስባል መጀመሪያ ማን ነበርን ነው ሲፈጥረን አላህ ከፍትወጣብታን ይጀምራል በራሱ ጥበብ ያንን ስፐርምሴል ወደ ረጋ ደምነት ቀየረው የረጋው እንደም የሚላመጥ ቁራጭ ስጋ አደረገው ከዛ በኋላ ነው አጥንት አድርጎ ፈጠረው ስጋንም አለበሰው ሩህ እንዲነፋበት አዘዘና አዲስ ፍጥረት አድርጎ ሰው ያስገኘን ስለዚህም አላህ በራሱ ጥበብ በራሱ ችሎታ እንዲህ አድርጎ የፈጠረው ሰው በፈጠረው አላህ ላይ ሊኮራ አይገባም ለአላህ ክብር ልንሰጥ ይገባል ማለኩም ላ ተርጁነ ሊላሂ ወቃራ وقد خلقكم اطوارا ብሏል በእንደዚህ አይነት የልዩ ልዩ ሁኔታዎች ውስጥ ሆናችሁ ፈጥራችሁ ሲያበቃ ለጌታችሁ ክብርን ማተሹት ምን አላችሁ እንደተባለው ማንነታችንን በዚህ መረዳት እንችላለን ማለት ነው አንድ የምንማረው ይሄ ነው ሁለተኛ ደግሞ መልአኩ በእናታችን ማህፀን ውስጥ ከሊማቱል አርባዕ የተባሉት አራት የውሳኔ ቃላቶችን በአላህ ትእዛዝ እንደሚጽፍና እንደሚወስን ተምረናል አራት ነገሮች ገና በእናታችን ማህፀን ይያለ ተጽፈዋል ይሄንን አምነን እንቀበላለን አንደኛ ምድራዊ ቆይታችን ዱንያ ላይ የምንቆየው እድሜ ስንት አመት ነው ተጽፏል ሁለተኛ ሲሳያችን ተወልደን እስክንሞት የምናገኘው ሪዝቅ ሲሳይ በጠቅላላ ተጽፏል ሶስተኛ ስራችን ኸይርም ይሁን ሸር በጠቅላላ ተጽፏል አራተኛ ሸቂይ እድለቢስ የጀሃነም ሰው አው ሰዒድ እድለኛ የጀነት ሰው ጀነት ወይስ ጀሃነም እነዚህ አራቱ መጻፋቸውን እንረዳለን አሁን እዚህ አራቱ ላይ የሚነሳ ጥያቄ አለ ታዲያ በዚህ ዱንያ ላይ ምሰራው ስራ ይላል ሰው ለነገሩ በጣም ትቢተኛና አመጸኛ ነው የተጻፉት አራቱ ሆነው ይያለ ነገር ግን አንዷ ብቻ የተጻፈች አስመስሎ ጥያቄ የሚያነሳው ሁሌም ግራ የሚገባው ስራው ላይ ነው። ከትዕቢተኝነቱ ብዛት የተነሳ ስራው አፓርት ላይ ብቻ ጥያቄ ያነሳና የምሰራውም ኸይር ስራ የምሰራውም ሸር ስራ ይላል። ቀድሞ የተጻፈና የተወሰነ ከሆነ በዚሁ መሰረት ገና በእናቴ ማህፀን ጽንስ ያለሁኝ ከሆነ ለምን ወቀሳለሁ ይላል። ለምን ወቀሳለሁ? እንደ ወንጀለኛ ለምን እቆጠራለሁ? ጥያቄ አግባብነት ቢኖረው ኖሮ እውነት ህሊና ውስጥ የተፈጠረበት ትክክለኛ ጥያቄ ቢሆን ኖሮ ሲሳይህም ላይ ይህንኑ ጥያቄ ማንሳት ነበረብን። ተገኘው ሪስክ ገና በእናቴ ማህፀን ጽንስ ያለሁኝ ቀድሞ የተጻፈና የተወሰነ ከሆነ ምን አለፈኝ እዚሁ አልጋ ላይ ሆኜ መምጣቱ አይቀርም ብለህ ታምንና ከአልጋ ያልወርድም ብለህ እዛው ትጋደም ነበር። ነገር ግን ለሲሳይ ብለህ ተሰደሃል። አገርህን ኢትዮጵያ ለቀህ በአፍሪካ በአሜሪካ በአውሮፓ ተሰደሃል። ለምን ደነው ስትባል የተሻለ ኑሮ ፍለጋ እንጀራ ፍለጋ ተላለ። ምነው እናት ማህፀን ያለ እንጀራው መወሰኑን አላወቅከም ነበር እንዴ? አውቃለሁ፣ ነገር ግን ሰበቡን ማድረስ አለብኝ ይላል። ኦኬ፣ ለሲሳዩ ሰበቡን ታደርሳለህ። ለስራውስ? ስራው ላይስ ምንም የተጻፈ ቢሆን ሰበቡን ማዳረስ የለብህም? አሁን መጀመሪያ በራሱ አካሄድ ነው። ይሄ ብቻውን በቂ መልስ ነው ማለት ሳይሆን እንደዚህ አይነት ጥያቄ የሚያነሳሰው በራሱ አካሄድ ከራሱ ጋር የሚጋጭ ሰው መሆኑን ለማሳወቅ ነው። ትክክለኛ ጥያቄ ያለው ሰው የህሊና ጥያቄ ከሆነ የሚያነሳው እውነት ግራ ገብቶት ከሆነ ለምን የስራን ጉዳይ ብቻ ነጥሎ ያነሳል? ለምን ሪስክንም አብሮ ያነሳትም? እንደዛው እድሜንም ምድራዊ ቆይታዬ በዚህ ዱንያ ላይ ስንት ዓመት እንደምኖር ቀድሞ የተጻፈና የተወሰነልኝ ከሆነ በመሃል አስፋልት ላይ ገባሁኝ ወይም ደግሞ የመንገድ ዳሩን ይዤ ሄድኩኝ እኔ ላይ ለውጥ የለውም ብሎ መሃል አስፋልት ላይ እየበረረ የሚመጣ መኪናን አይጠብቅም፣ ወይም ሃይዌይ ላይ ሆኖ ወርዶ በእግሩ አይጓዝም። አይደለም እንዴ? ጥንቃቄ የሚያመጣው ለውጥ እንዳለ ውስጡ ያምናል ማለት ነው። ውስጡ ያምናል። ስለዚህ እዚህ ጋርም ስራም ላይ ያንን እውነት ለምን አታምንም? ለምን ከራስ ጋር ትጋጫለህ? የስራ ጉዳይና የጀነትና የጀሃነም ጉዳይ ሲመጣ የፍትህ ጥያቄ የጀስቲስ ጥያቄ ታነሳለህ። ዋይ ትላለህ። ታራ ምኑ ላይ ነው የኔ ፍሪ ዊል ትላለህ። ሪስክና እድሜ ጉዳይ ላይ ሲመጣ ግን በተጨባጭ ዓለም ይኸው የምትኖራቸው ነገሮች ስለሆኑ ያንተ ጉዳይ ስለሆኑ እነሱ ላይ ግን የቻልከውን ያክል ምርጫህን ትጠቀማለህ። ስትታመም በየፋርማሲው በየድራግስተሩ በየክሊኒኩና በየሆስፒታሉ አትጠፋም፣ ትታያለህ። ለመልካም ስራ ግን በየመስጂዱና በየዳዕዋ ቦታ የለህም። ወንጀል በመትሰራ ጊዜ በየተውበቱና በየእስቲግፋሩ ስፍራ አትገኝም። ለምን? ምን ያደርጋል እስቲግፋር ማድረጌ? ምን ያደርጋል አላህን መታዘዜ? ቀድሞ የተጻፈብኝ አይደለ ወይ የምሰራው ወንጀል ብለህ ካመንክ ልክ እንደዛው መታመምህም ሆነ መራብህ ቀድሞ የተጻፈብህ ነገር ስለሆነ ስትራብ በየምግብ ቤቱ ሆቴል የምታማርጥበት፣ ስትታመም በሆስፒታልና በየፋርማሲው የምትዞርበት ምክንያት ምንድን ነው? ይሄ ከራስህ ጋር መጋጨት አይደል ወይ? ካመንክ አንድ ላይ አምነህ ተቀበል፣ ካልሆነ ሁሉንም ተወውና አመለካከትህን አስተካከል። መጀመሪያ እርምቱ ይሄ መሆን አለበት። አንደኛ ገብቷችኋል ወንድም እህቶቼ? ጥሩ። ይሄ ከገባችሁ ወደ ሁለተኛውና ትክክለኛው ጥያቄ እንምጣና ደግሞ ምላሹን እንስጥ። አዎ፣ ጥያቄውን ማንሳት ለምን አነሳ አይባልም፣ ተገቢነት ያለው ጥያቄ ነው። እኔ በዚህ ዱንያ ላይ ስኖር የምሰራቸው ስራዎች ኸይርም ይሁን ሸር ስራ ቀድሞ የተጻፉ ከሆኑ፣ በዚህ ዱንያ ላይ ስኖር የማገኛቸው ሪስኮች ቀድሞ የተጻፉ ከሆኑ የኔ ድርሻ ምንድን ነው ብሎ ጥያቄ ማንሳት ትክክለኛ ጥያቄ ነው፣ ተገቢነትም ያለው ነው፣ መልስ ማግኘትም አለብን። እኛ የምንሰጠው ምላሽ ምንድን ነው? አላህ አስቀድሞ በእኛ ላይ አንድን ነገር ጽፎታል፣ ወስኖታል ማለት እኛ ድርሻ የለንም፣ ምርጫ የለንም ማለት አይደለም። የመጀመሪያው ምላሻችን ሰዎች በራሳቸው ነፃ ምርጫ፣ ሰዎች በራሳቸው ፍቃድ ሰበብ ሆነው ወደፊት ሲፈጠሩ ምን ሊያደርጉ እንደሚችሉ አምላካችን አላህ አስቀድሞ ስላወቀ ከስራቸው በፊት አምላካችን አላህ ስራቸውንም በስራቸውም ሰበብ እሱ በተውፊቁ የሚያደርግላቸውን ነገር ቀድሞ አዘጋጀው ወሰነው ማለት ነው እንጂ ሰውን ከምርጫ ውጪ ያደረገው ማለት አይደለም። መሐመድ ወደፊት እዚህ ዱንያ ላይ ሲፈጠር 80 ዓመት ይኖራል። በ80 ዓመት ውስጥ ሁሌም አላህን ተገዝቶ ነው የሚኖረው። በዒባዳ ነው እድሜውን የሚያሳልፈው። ከሐራም ነገሮች ይርቃል። ወንጀል ሲሰራ ተውበት ያደርጋል። ሲሳዩም ለሱም ለቤተሰቡም የሚበቃ ኑሮ ይሆናል ተብሎ ገና በእናቱ ማህፀን እያለ ተወስኖበታል ማለት መሐመድ ከተወለደ በኋላ ወደ ሐራም ነገር ለመሄድ ቢፈልግም የተጻፈልህ ሌላ ስለሆነ ና ተብሎ ተጎትቶ ወደ ኸይር ይሄዳል ማለት አይደለም። በሥራ ላይ ሰነፍ ሆኖ በደህንነት ኑሮ ለመኖር ማለት ነው። የሚያስገድደው ሁኔታ ቢፈጠርም የተጻፈልህ ግን መጀመሪያውንም የተብቃቃ ኑሮና ሀብት ስለሆነ ና ሀብታም ሁን ተብሎ ይገደዳል ማለት አይደለም። እንደዚህ ስለምንረዳው ነው ችግር የተከሰተው። ትክክለኛው ግን ትርጉሙ ምንድነው? መሐመድ የሚኖረውን ዓመታት አላህ ገና መሐመድን ከመፍጠሩ በፊት ቀድሞ አውቆታል። ሶ መሐመድ በነፃ ምርጫው የአላህን መንገድ መከተል የሚፈልግ ሰው ነው። አላህም በተውፊቁ አገዘውና ሙሉ ሀያቱን በዒባዳ እንዲያሳልፍ ወፈቀው። መሐመድ ምድራዊ ህይወቱን ለማሳለፍ የግል ጥረቱን የሚያደርግ ሰው ነው። ጌታችን ያን ከመምጣቱ በፊት ቀድሞም ስላወቀ ሪዝቁን አሰፋለት። በተውፊቁ ሲሳዩን አገዘው። ያ የተባለው ቀን መጣና መሐመድ ጊዜው ደረሰ፣ ተወለደ። መኖር ሲጀምር እንደተባለውም ቀድሞ በእናቱ ማህፀን ላይ እንደተጻፈው 80 ዓመቱን ሙሉ በዒባዳ የሚያሳልፍ መልካም ሰው ሆኖ ተገኘ። በሲሳዩም የሰፋለት ለራሱም ለቤተሰቡም የሚበቃ ጥሩ ሀብታም ሆኖ ኖረ። ይሄ ሁሉ ምንድነው ስንል መሐመድ ሰበብ ነው። ተውፊቅና ውጤቱ ከአላህ ዘንድ ነው። መጀመሪያም እናቱ ማህፀን ላይ ቀድሞ መጻፉስ ምንድነው ስንል ደግሞ መሐመድ ወደፊት መጥቶ በራሱ ሰበብ ሊያደርጋቸው የሚችላቸውን ነገር፣ አላህ ደግሞ በተውፊቁ የሚያደርግለት በፍቃዱ የሚወስንለትን ነገር ሁሉ ቀድሞ የሚያውቅ ጌታ ስለሆነ አስቀድሞ መወሰኑንና መጻፉን ነው የምንረዳው። እኛ የምንሰራውን ስራና የምናደርገውን ድርጊት ቀደር ወይም የተጻፈ ነገር ቀድሞናል ማለት በድርጊቱ ላይ እኛ ምርጫ የለንም ማለት ሳይሆን እኛንም ሆነ ድርጊታችንን ጌታችን አላህ ቀድሞ ያውቀዋል። ስላወቀውም ጊዜው ደርሶ በምርጫችን የምናደርገውን ነገር ተከትሎ አላህ ደግሞ በተውፊቁ የሚያደርግልንና ወይም ደግሞ በአድሉና በመሽአው የሚያደርግብንን ነገር ሁሉ ወስኖ ጽፎታል ነው። ያ ነገር እናት ማህፀን ላይ ያለ ተጽፎብሃል ማለት አንተ አውቶ ፍሪደም ነህ ማለት ሳይሆን አላህ በፍሪደምህም ሰበብ ሪዛልቱንም ጭምር ቀድሞ ጽፎታል። ተቀደምክ እንደማለት ነው። በዚህ መልክ ነው ልትረዳ የሚገባው ነው። እየገባችሁ ነው ወንድም እህቶች? ሐሳቡ ግልጽ እየሆነላችሁ ነው እንጂ ልክ ዛሬ ፓልቶክ ላይ ሀዊ እስላማ ገባችና አዳመጠች። አይ ዛሬ እኮ ሀዊ እስላማ ፓልቶክ የገባሽው ገና በእናትሽ ማህፀን እያለሽ በዚህ ቀን ፓልቶክ ትገቢያለሽ ተብሎ ስለተጻፈብሽ ነው እንጂ አንቺ እኮ ስለፈለግሽ አይደለም አይባልም። ኖ ኖ ኖ ኖ፣ ፓልቶክማ የገባሽው ፈልገሽ ነው፣ መርጠሽ ነው። ኒክኔምሽንም ፓስወርዱንም በምርጫሽ ሞላሽ፣ ሎጊን ብለሽ ገባሽ። ይሄ ግን ላንቺ ምንድን ነው የሚባለው? ሰበብ ነው የሚባለው። ሰበቡን አድርሰሻል። ውጤቱ ግን ካንቺ አይደለም። ኢንተርኔቱ በእጅሽ አይደለም። ህይወትሽ በእጅሽ አይደለም። አጠገብሽ ያለው ኮምፒውተር ባንቺ እጅ አይደለም። ሰበቡን ብቻ ነው አንቺ የተጠቀምሽው። ዛሬ ይሄንን ሰበብ ስትጠቀሚ ዛሬና ሰበቡን አንቺንም ጨምሮ ሳይፈጥረሽ በፊት የሚያውቅሽ አላህ ደግሞ በተውፊቁ ዳዕዋ እንድትሰሚ ይህንን የአርባይን ሐዲስን መልእክት እንድታዳምጪ አላህ ፍቃዱ ስለነበረ ነው። ስለዚህም ቀድሞ ፍቃዱ ቀደመሽ የጌታሽ ተውፊቁ መጀመሪያም ይሁንልሽ የሚለው ይሁንታው ስለቀደመ አላህ አገዘሽ። ይኸው እንደተለመደው እንደ ሰሞኑን እየመታ ሳያስወጣሽ እያዳመጥሽ ነው ማለት ነው። ስለዚህ እናትሽ ማህፀን ላይ ያለሽ የተጻፈልሽ የጌታሽ ተውፊቅ ነው። እናትሽ ማህፀን ላይ የተጻፈልሽ የነበረው አንቺ በምርጫሽ የምትሰሪው ስራ ነበር። አላህ እውቀቱ ነው የቀደመሽ። ከአንቺ ስራ በፊት የጌታሽ ተውፊቁ ነው የቀደመው። እውቀቱና ተውፊቁ ቀድሞ መገኘቱና ገና ጽንስ እያለሽ የዛሬው ቀን መጻፉ አንቺን ከፍሪደም እና ከነጻ ፍቃድ ውጪ ያደርግሻል ማለት ሳይሆን ጌታሽ እውቀቱና ፍቃዱ ከሰዎች ሥራ በፊት ምን ያህል ቀዳሚ እንደሆነ ያሳያል የሚለውን ጥበቡን ለመግለጽ ነው እንጂ ማንም ሰው ቢሆን በግዳጅ አንድን ሥራ እንደሚሰራ ራሱም አይመሰክርም። ይሄንን ነው የምንረዳው። ተግባባን? አሁን ይሄን እያልኩ እንዳጋጣሚ ኮምፒውተር ጣ አድርጎ አሁን ቢያስወጣት ሳዊ እስላም እሺ ይሄስ ብላ ልትጠይቀኝ ነው መውጣት ይስተላል። እሱም ቀደር ነው። የትናውቃለን መጀመሪያ በእጃችን አይደለም እኛ የምንጠቀመው ሰበቡን ነው የምናደርሰው የድርሻችንን ነው። በቃ ነይታችኋል። ኢንተርፌስ ስትገቡ አላማ አላችሁ። ምን ሐዲስን ሰማለን ምክርን ሰማለን ብላችኋል። ይሄ የናንተ ሰበብ ነው። እንዳሰባችሁ ይሳካላችሁ ወይስ ሳይሳካላችሁ ውሳኔ ከአላህ ዘንድ ነው የሚመጣው። አላህ ደግሞ ሁሉም ለመወሰን ግዴታ የናንተን ምርጫ ተከትሎ ይመጣል ማለት አይደለም። ጥንትም ዓለማትን ከመፍጠሩ በፊት ያውቃል። ዛሬን ቀን አላህ የሚያውቀው ዛሬ ቀኑ ሲመጣ ሳይሆን ዓለምንም ሳያዘጋጅ በፊት የሚያውቅ ጌታ ስለሆነ ወስኖ ጽፎታል። እናታችን ማህፀን ላይም ይሄ ውሳኔ ሲተላለፍ አላህ በተውፊቁም የሚያደርግልንም ጭምር አብሮ ነው የተላለፈው። እናም ስራችን ቀድሞ ተጽፏል ማለት እኛ ምን ነፃ ምርጫ አለን ለሚለው ጥያቄ ቀዳዳ አይከፍትም። ሰው ነፃ ምን ምርጫ አለው ብሎ ጥያቄ የሚከፍተው ሮቦት ብንሆን ነበር። የሚገርመው ግን ምን እንደሆነ ታውቃላችሁ? ታዲያ የሰው ልጅ ምን ነፃ ምርጫ አለው ብሎ የሚጠይቁ ሰዎች ጥያቄያቸው ራሱ አንደኛው የነፃ ምርጫቸው ውጤት መሆኑን ነው። ለምን ጠየቃችሁ እንደዛ ብትሏቸው ምን ሊሏችሁ ነው? እስቲ የምንሰራው ነገር ሁሉ ቀድሞ የተጻፈና የተቀደረማ ከሆነ ታዳኛ ምን ፍሪ ዊል አለን ይላሉ። እናላችሁ ያሁኑን ጥያቄ ማን ነው የጠየቀው? እስቲ ድገሙት ብትሏቸው እኛ ነን የጠየቅነው ይሏችኋል። so you can ask መጠየቅ ትችላለህ ማለት ነው። ኦኬ ጥያቄውንስ ማን ነው የሰጠህ? ኮርጃ ነው እንዴ ሲባል ኖ ስሰማ አምሮ የተረዳው ሌላ ነገር ስለሆነ ግራ ስለገባኝ የራሴ ጥያቄ ነው ይላል። አሃ አስበህ መጠየቅ ትችላለህ? አዎ ምታስበው አንተ ነህ። አዎ ምጠይቀው አንተ ነህ። አዎ ስታስብና ስትጠይቅ ምርጫ አለ ማለት ነው። ነገር ግን ምን ምርጫ አለኝ ብለህ ተመልሰህ በምርጫህን ትጋፋለህ። ሹዋዘ ምን ምርጫ አለኝ ያለ ሰው በምርጫውን ይጋፋል እንዴ? የሰው ልጅ ነፃ ምርጫ የለውም ብሎ መሟገት ራሱ የምርጫ ውጤት ነው ባጭር ቋንቋ። ሁለት ሰዎች መድረክ ላይ ተቀምጠው ስለ ፍሪ ዊል ሊከራከሩ ቢቀመጡ አንደኛው ሁሉ ነገር ቀዳወል ቀድር ነው ማለት የሰው ልጅ ከነፃ ምርጫ ውጪ ነው ብሎ ቢከራከር፣ ይሄኛው ደግሞ ኖ አይደለም ቢል ለኛ ለተመልካቾቹ ምንድነው ትርጉሙ ብንላቸው ሁለቱም በነፃ ምርጫ እየተከራከሩ ነው ማለት ነው። ይሄኛውም we have free will እኛ ነፃ ምርጫ አለን ቢለውም የራሱን ምርጫ እየተጠቀመ ነው። ይሄኛውም የሰው ልጅ ነፃ ፍቃድ የለውም ቀዳወል ቀድርን ካመነ ቢለውም ያው ነው። ይሄንኑ የሚናገረው በምርጫው ነው። ገብቷችኋል? ምርጫውን ተጠቅሞ ሰው ነፃ ምርጫ የለውም ይላል። ተመልሶ ግን ሐሳበ ምድር ነው ሲባል ሰው ነፃ ምርጫ የለውም ምን ማለት ነው? ከራስ ጋር መጋጨት። አዲስ አበባ ጦር ኃይሎች 18 ማዞሪያ ላይ አንድ ሰው ይሄን አስታወሰኝ። ሁልጊዜ መንገድ ላይ ሲሄድ የአእምሮ ህመምተኛ ነው፣ ራበኝ ይላል። ሁልጊዜ በመንገድ ላይ ሲሄድ ራበኝ እና አንድ ሰርግ ቤት ነበር አሉ፣ ገብቶ እየበላ ነው። ሰው ሲያይ ነበር እንደዛ የሚለው፣ ገብቶ እየበላ ሰርግ ቤት ቁጭ ብሎ፣ አሁንም ልክ ሰዎች ሲገቡ ራበኝ ይላል። እየበላ ራበኝ። ተመልከቱ፣ ሰርግ ቤት ነው ቁጭ ብሏል፣ እየበላ ራበኝ ይላል። እነዚህ ሰዎች ምርጫቸውን እየተጠቀሙ ሰው ነፃ ምርጫ የለውም ይላሉ። ምን ማለት ነው እንደዚህ አይነት ቋንቋ? አላህ ነገሮችን ሁሉ አስቀድሞ ወስኗቸዋል ማለት አንተ የምትሰራቸውን ስራዎች ጥሩም ይሁን መጥፎ ቀድሞ በአላህ ዘንድ ተወስኗል እመን ብለህ ስትነግረው፣ ሁሉ ነገር ቀድሞ ተወስኗል ካልከኝማ ፍሪ ዊል የለኝም ማለት ነው ይልሃል። እንደዚህ ማለትህ ራሱ የፍሪ ዊል ውጤት አይደለም እንዴ? ይህንን እንኳን አስበህ ራሱ መጠየቅህ አንደኛው የፍሪ ዊል ውጤት አይደለም ወይ? ካልሆነማ እንዴ ልትጠይቀኝ ቻልክ ነው ጥያቄው። ጥያቄህ በራሱ የነፃ ምርጫ ውጤት ነው። ታዲያ ምንድነው ችግሩ ሲባል አሁን የግንዛቤ ነው። እውነት አንተ ጉድ ነው። ስንት ነገር ተናግሬያለሁ። እና ታዲያ ሰውየው እዛ ሰርግ ቤት ላይ ሆኖ እየበላ ነው አይደለ? ራበኝ ያለው። እነዚህም ሰዎች ከዚህ አይለዩም ነው። የሰው ልጅ ነፃ ምርጫ የለውም ብለው የሚከራከሩ ሰዎች እንደዛ የሚሉት ራሱ እኮ በምርጫቸው መሆኑ ነው። ምርጫቸውን እየተጠቀሙ ነው። በራሳቸው ፍሪ ዊል፣ በራሳቸው ነፃ ፈቃድ ሰው ምርጫ የለውም ብለው ሀሳባቸውን እየረጩ እና እየዘሩ ተመልሰው ግን ሰው ምርጫ የለውም ምን ማለት ነው? እንዲህ ማለታችሁ ራሱ የምርጫችሁ ውጤት አይደለም ወይ? ታዲያ እንዴት ይሄን ሀሳብ ተናገራችሁ ነው? ለምሳሌ አሁን እየሰማችሁኝ ከሆነ በውስጣችሁ በኋላ ላይ ማይክ ፍሪ ሲል ጥያቄ አለኝ የሚል ሰው ሊኖር ይችላል። ከትምህርቱ ያልገባው ነገር ሆኖ እጅ አውጥታችሁ ይሄ ነገር እንደዚህ ከሆነ እኛ ታዲያ ምን ምርጫ አለን ብላችሁ ለመጠየቅ ያሰባችሁ ትኖራላችሁ። ታዲያ ይሄ ራሱ እኛ ምርጫ ስለሌለን ነው ወይስ ምርጫ ስላለን ተብላችሁ ራሳችሁ ብትጠየቁስ? እጅ ማውጣታችሁ፣ ማይክ መያዛችሁ፣ ኡስታዝ እዚህ ጋር እኔ ያልገባኝ ማለታችሁ ይሄ ሁሉ የምን ውጤት ነው? የነጻ ፈቃዳችሁ ውጤት አይደለም እንዴ? ነጻ ፈቃድ ስላላችሁ እኮ ነው። አይ እጅም ያወጣሁት ማይክም ይዤ ከዛ በኋላ እንድጠይቅም ተገድጄ ነው ልትሉ ነው እንዴ? የሚያስኬድ አይደለም። ስለዚህ አራት ነገሮች ተጽፈዋል ሲባል ስራችን፣ ሪዝቃችን፣ እድሜያችን፣ ጀነትና ጀሃነም የተባሉት እኛ ምርጫ የለንም ማለት አይደለም። በነጻ ፈቃዳችን የምንሰራቸው ስራዎች፣ በራሳችን ፍቃድ የምናደርጋቸው ድርጊቶች አሉ። አላህ በራሱ ተውፊቅና በመሺአ ደግሞ አስቀድሞም የሚያግዘን ወይ በእኛ ላይ የሚጽፍብን ነገርም አለ። ይሄን ነው አምነን የምንቀበለው ነው አንድ የሚነሳ ጥያቄ። ሁለተኛ ትንሽ ከዚህ ይልቅ ከበድ የሚለው የመጨረሻው ኃይለ ቃል ነው። ፈወላሂ አለዚ ላኢላሀ ገይሩህ ያሉት ላይ ነው። ከእርሱ በስተቀር አምላክ በሌለው አላህ እምላለሁ ከእናንተ አንዳችሁ የጀነት ሰዎችን ስራ ሲሰራ ይኖር ይኖርና በዚህ በስራውና በሰውየው እንዲሁም በሞትና በጀነት መካከል አንድ ክንድ ያክል እድሜ እስኪቀረው ድረስ። ታዲያ ለዚች አንድ ክንድ እድሜ ያክል ሲቀረው ቀድሞ ከአላህ ዘንድ የተጻፈለት ይቀድመውና የጀሀነም ሰዎችን ስራ ሰርቶ በዛው ይገባል። አሁን ትንሽ ግራ የሚያጋባው ይሄኛው ነው። የጀነት ሰዎችን ስራ ስሰራ ኖርና ያ ቀድሞ የተጻፈልኝ ጀሀነም ከሆነ ስለዚህ ስንዝር እድሜ ሲቀር በዛች በተጻፈችልኝ ጊዜ የጀሀነም ሰው ሰርቼ በዛው ልገባ አይደለም ወይ ነው። ይሄ ሀዲስ በሌላ ሀዲስ ተብራርቷል። ይሄ ሀዲስ በሌላ የኢማሙ ሙስሊም ሀዲስ ተብራርቷል። አሚን አላህ ፋቲማችንን ያሳምረው። ኢማሙ ሙስሊም በዘገቡ ሰሂህ ዘገባ በሌላ ላይ ምንድን ነው ያሉት ነቢያችን ዓለይሂ ሰላቱ ወሰላም ኢነ አሐደኩም ለየዕመሉ ቢዐመሊ አህሊ ልጀና ፊማ የብዱ ሊናስ አሉ። ትልቁን ችግር ያስወገደችው ኃይለ ቃል እቺ ነች። ፊማ የብዱ ሊናስ ለሰው እንደሚታየው ከእናንተ አንዳችሁ የጀነት ሰዎችን ስራ ሲሰራ ይኖራል። ስራው ግን ፊማ የብዱ ሊናስ ሰራችሁ የጀነት ሰዎችን ስራ ሲሰራ ይቆያል አሉ። ግን ይሄ ስራ የጀነት ሰዎች ስራው ፊማ የብዱ ሊናስ ለሰው እንደሚታየው ነው። እርሱ ሙናፊቅ ነው፣ በልቡ አታውቀውም። ነገር ግን ከላይ ካንተ ጋር ይሰግዳል፣ ይጾማል፣ ሰደቃ ያወጣል፣ ሐጅ ያደርጋል፣ አጠቃላይ ዒባዳዎችን ያደርጋል። እነዚህ ስራዎች ደግሞ የምን ሰዎች ስራ ናቸው? የጀነት ሰዎች ስራዎች ናቸው። ዛሂሩን ነው እኛ የምናየው፣ ውስጡን አናውቀውም። ውስጡን የሚያውቀው ጌታችን አላህ አስቀድሞም የጻፈለት አለ በኪታብ ማለት ነው፣ እንደ ማንነቱ ጀዛአውን ሊከፍለው። ስለዚህ የተባለችዋ የአንድ ክንድ ያክል እድሜ ሲቀረው በስራው ምክንያት ጀነት ሊገባ በትክክለኛ ማንነቱ ምክንያት አላህ አስቀድሞ የጻፈው ይቀድመውና ፈያዕመሉ ቢዐመሊ አህሊ ናሪ ፈየድኹለሃ የጀሀነም ሰዎችን ስራ ሰርቶ በዛው ይገባል አሉ። ይሄ ነው። ይሄኛውስ እሺ፣ በተቃራኒው ከእናንተ አንዳችሁ የጀሀነም ሰዎችን ስራ ሲሰራ ይቆያል። ፊማ የብዱ ሊናስ ይላል እዚህ ጋር አሁንም ከላይ ለሰው እንደሚታየው ነው። የሚሰራው የጀሃነም ሰዎችን ስራ ነው፣ ከላይ ነው እንደሚታየው። ከውስጥ ግን በልቡ ግን ለአላህ የተዋደቀ ሰው ነው። በማህበራዊ ኑሮ ተወጥሮ መውጫ ቀዳዳ አጥቶ ተገዶ አማራጭ እስኪያገኝ እንጂ በልቡ አምኗል፣ ሰልሟል። ከላይ ግን ምን ያድርግ ታፍኗል። ቀን ብቻ ይውጣልኝ እንጂ እኔ ነኝ የአላህ ባሪያ የሚል ሰው ነው። እኔ እናንተ አናውቀውም። ከላይ የሚሰራውን ስራ ስናየው ግን አሁንም የጀሃነም ሰዎች ስራ ነው የሚሰራው። መጨረሻ ላይ ግን አላህ በራህመቱ ይገናኘውና እውነተኛው ዳኛ የልብን አይቶ የሚፈርድ አላህ ቀድሞ የጻፈለት ነገር ስላለ ያ ቀድሞ የተጻፈለት ነገር ይቀድመዋል። فيسبق عليه الكتاب فيعمل بعمل اهل الجنه الله መጨረሻ ይታረቀውና የጀነት ሰዎችን ስራ ሰርቶ በዛው ጀነት ይገባል። فيدخلها ይሄንን ነው አንድ ምንረዳው ከሐዲሱ ማለት ነው። በዚህ ሐዲስ ምክንያት ተብራራ። አንድ ይሄ ነው። ሁለተኛውስ ከሙናፊቅነት ጋርም ሳይያዝ ሁለተኛው ደግሞ ትርጉሙ የመጨረሻ ህይወትም ከመበላሸት ጋርም የሚገናኝ ነው። በትክክለኛም ትክክለኛ ሰው ነው። ከውጭም ከውስጥም የአኺራ ሰዎችን የጀነት ሰዎችን ስራ ሲሰራ የሚቆይ ነው። መጨረሻ ላይ ግን ተበላሽቶ የሚሞት አለ። ኻቲማው ተበላሽቶበት አላህ ይጠብቀን። ለዚህ ደግሞ አሁንም እዛው ኢማሙ ሙስሊም የዘገቡት አንድ ሰሂህ ዘገባ አለ። ሐዲስ ስለ ሰሃቢው የተነገረ በጣም ያስፈራል። ጂሃድ ላይ ሙሽሪኮችን ባገኘ ቁጥር አይሰታቸውም፣ ይገላቸዋል። እና ባገኘ ቁጥር ይገላቸው ነበር። ነብያችን አለይሂ ሰላቱ ወሰለም ዘንድ ስሙን አነሱና ጀግንነቱን አወሱ። በጣም አላህ በሚወደው አምሮላቸው ይሞቱ አሉ። ሁላችሁም ምታቁት የ99 ነፍስ ገዳዩን ሰውዬ ታቁታላችሁ አይደል? መቶኛውንም ጨምሮ ግን መጨረሻ ላይ ግን ተውበት አድርጎ ሞተ፣ ጀነት ገባ። ሰሃባዎችን ብታዩ በሽርክ ላይ ሲኖሩ እሳቸውን ነብይነት አምነው ወዲያው ጦር ሜዳ ላይ ሄደው ጀነት የገቡ አሉ። ከሰሃባዎች መካከል አንድ ሩኩዕ እንኳን ለአላህ ሳይወርድ፣ አንድ ስጁድ ለአላህ ሳይወርድ ጀነት የገባ ሰሃባ አለ። አመነ፣ ጦር ሜዳ ወጣ፣ ተገደለ፣ ሞተ፣ ጀነት ገባ። አንዴም ሳይሰግድ ማለት ነው ለጌታው። ስለዚህ ምንድነው ይሄ ሐዲስ የሚያስተምረን ሲባል ስራችን ላይ ሳይሆን መመርከዝ ያለብን የአላህ ረህመት ላይ ነው። እናም ሁሌ ዱዓ ስናደርግ አላህ መጨረሻችንን እንዲያበጀው፣ ሙስሊም አድርጎ እንደፈጠረን ሙስሊም አድርጎ አቆይቶ ሙስሊም አድርጎ እንዲገድለን ሁሌም በዱዓ መበርታት አለብን። ያ ማለት ግን ስራን እየተውን ማለት አይደለም። የሰው ልጅ መጨረሻ ህይወቱ ላይ ኻቲማው የሚበጀው ዛሬ ያለው ማንነቱ ስለሆነ ዛሬ ያለው አቋማችን ከመጠንከሩ ጋር ማለት በእስልምና ላይ ጽናት ከመኖሩ ጋር በመልካም ስራ በዒባዳ ከመበርታታችን ጋር ኻቲማችንንም አንተዋበጀው ብለን ልንጠነክር ይገባል። ዛሬ ያላስለመድነውን ነገር ልንሞት ስንል አይመጣም። በተለይ በዚህ በኩል በሳዑዲ ያሉ ዳዒዎች ሁሌም የሚገጥማቸውን ገጠመኝ ይናገራሉ። በመኪና አደጋም ሆነ በሌላ ነገር የሚሞትን ሰው አጠገቡ ሆነው ላኢላሀ ኢላላህ በል ሲሉት ገንዘብ የሚጠራ አለ። ላኢላሀ ኢላላህ በል ሲሉት ሌላ ነገር የሚጠራ ብዙ እንዳለ ይናገራሉ። ለምን? መጀመሪያም አይሰግድም፣ ከዚህ ቃል ጋር ትውውቅ የለውም። እንዲሁ ሰው አጠገቡ ሆነው ተልቂን ስላደረገው ላኢላሀ ኢላላህ በል ስላለው ምላሱ አይገራለትም። አላህ እንዲያገራለን ዛሬ ማለማመድ አለብን። በልባችን አምነን በህይወታችን የምንኖረው በምላሳችን የምንዘክረው መሆን አለበት። እንዲህ የሚያደርግ ሰው ሊሞት ሲልም አላህ ያገራለታል። ስለዚህ ከስራችን በላይ አላህ ረህመት ላይ ነው ልንደገፍ የሚገባው። እሱ በረህመቱ ኻቲማችንን እንዲያበጅ ዱዓ ማድረግ እንዳለብን ያሳያል። ምክንያቱም ራሳችንን ብዙም ልንተማመን አይገባም። ትላንት ጠንካራ ነው ስንለው የነበረው ሰው በፍጹም የምንለው የነበረው ሰው ተንሸራቶ የወደቀ ስንት ሰው አለ፣ ሁላችንም የምናውቀው በማይታሰብ መልኩ። የአላህ ጠላት የምንለው ደግሞ ወዳጅ የሆነ ስንት አለ። የአላህ ጠላት የነበረው ሰው ወዳጅ የሆነ የሰው ሁኔታ ይገርማል። ይሄ አሜሪካዊው ማነው ቦክሰኛ ማይክ ታይሰን ማሊክ አብዱልአዚዝ ነው የሚባለው፣ የሚወራው ነገር እውነት ነው? ሀጅ ያደረገ ጊዜ መዲና ነቢያችን ሰለላሁ ዐለይሂ ወሰለም መስጂድ ዚያራ የገባ ጊዜ 90 ደቂቃ ነው ያለቀሰው ነው የተባለው፣ ቆሞ ቀብራቸው ላይ። ምን አይነት ልብ ነው? 90 ደቂቃ ቆሙ፣ አልቅሰዋል አሉ። ተመልከቱ እንግዲህ አሁን እንደዚህ አይነቱን ሰው ሰዎችን ለበር ብሎ ፊት የሚገነጥል ሰው ስለ አላህ ቢነገረው ይገባዋል ተብሎ በእኛ ጭንቅላት እንዴት እናስበው ነበር? ይሄማ ሙሳዳ ማልኮም ኤክስ ነው። ኦኬ ኸይር። እና ያው ማልኮም ኤክስም ከሆነ ይሄም ምንድነው አሁን የምንማረው? አላህ ሰዎችን ሂዳያ ከሰጣቸው ነገሩ ሁሉ ገር ነው የሚሆነው ማለት ነው። እና አላህ የእኛንም ኻቲማ ያብጅልን። የሀዲሱ መልእክት የሚያስተላልፈው ይህንን ነው። ወይዘር ሄስ ታይሰን ኦር ማልኮም ኤክስ ከሀዲሱ የምንማረው ይሄ ነው እንጂ ከዛ ውጭ የሰዎችን ነፃ ምርጫ የሚገፋ ነጥብ ከሀዲሱ ላይ አናገኝም። ለምንድን ነው የሚባል ከሆነ እኛ ፍሪ ዊል እንዳለን ነፃ ምርጫ እንዳለን የምናደርጋቸውን ድርጊቶች በራሳችን ነፃ ፍቃድ እንደምንፈጽማቸው ለማወቅ ሸሪዓዊ ማስረጃ ራሱ አያስፈልገንም። ሃይማኖት የሚባል ነገር ራሱ ባይኖር ተፈጥሮ እኮ በራሱ ምስክር ነው። ውስጣችን እኮ ይነግረናል። ጥሩም እንስራ መጥፎ እንስራ በውስጣችን ተነሳሽነት እንደምንፈጽመው ነፍስያችን ራሱ አይነግረንም ወይ? ተገደን የምንሰራቸው ስራዎችም እንዳሉ እኮ እናውቃለን። ስታስነጥስና ስታዛጋ ተገደህ እንደሆነ ታውቃለህ። በአንተ ምርጫና ፍላጎት እንዳልመጡ ታውቃለህ። ታዲያ ስትበላና ስትጠጣ እውነት እንደማስነጠስና ማዛጋት አድርገህ ታያለህ? ይሄንን አንድ አድርጎ የሚያስብ ሰው አለ በዚህ ምድር ላይ? መብላትና መጠጣት ማለት ልክ እንደማስነጠስና ማዛጋት ነው የሚል የኦሾን ፍልስፍና አይቀበለውም። አይደለም ሌላው ይቅርና ማንም አይቀበለውም። እንዴት ነው መብላትና መጠጣት ከማስነጠስና ማዛጋት ጋር ሲባል? ማስነጠስና ማዛጋት ያለ ቀጠሮ ሳልፈልገው በግድ የሚመጣ ነገር ነው ትላለህ፣ ልትከላከለው ማትችል። እሺ መብላትና መጠጣት ግን በምርጫህ ነው። የምትጠጣውንም የምትበላውንም ገና በእጅህ ይዘህ ነው። እንደገናስ ወደ አፍህ አስጠግተህ ነው። አፉ ውስጥ ከከተትክ በኋላ የሚያስፈልገውን ማኘክም ከሆነ ማኘክ ያስፈልገዋል። የጥርስ እርዳታ ታኝኮስ፣ ከዛ በኋላ ሴንድ ማድረግ አለብህ ወደ ጉሮሮ። እሺ ጉሮሮ ላይስ ሴፍ ማድረግ አለበት፣ ተቀብሎ መላክ አለበት። ይሄን ሁሉ ውስጥህ እንደሚሰራ ራስህ ታውቀዋለህ። ለማስነጠስና ለማዛጋት ግን ይሄ ሁሉ ፕሮሰስ ከየት መጣ? ሊያዛጋኝ ሞከረ አለ። ማን የሞከረው? ዲዋይ ማዛጋት ነው። እና ዝም ብለን ከዚህ አንጻር ጥያቄ አናንሳ። ሰው ነፃ ፈቃድ አለው ወይ ተብሎ ወላሂ ለጥያቄ እኮ የሚቀርብ አይደለም። በቃ ሪል የታወቀ ነው፣ የተፈጥሮ እውነት ነው። ባይሆን መሆን ያለበት ምንድን ነው? ነፃ ፍቃድ አለን ማለት የፈለግነውን ሁሉ መስራት እንችላለን ማለት ግን አይደለም። ሰበብ ልንሆን እንችላለን፣ ውጤት ግን መሆን አበደን አንችልም። ይሄ ሰበባችን ውጤት ሆኖ መቀየር የሚችለው ወይም የምንንቀሳቀሰው ነገር ያሰብነው ነገር እንዲሳካ የሚሆነው የጌታችን ይሁንታ የእሱ ተውፊቅ ሲታክልበት ብቻ ነው። ያለ አላህ ተውፊቅ ያለ አላህ ይሁንታ እኛ ምርጫ ስላለን ብቻ ማድረግ እንችላለን ማለት አይደለም። ይሄን ነው ልናምን የሚገባው። ለምን ከተባለ በፈለግነውና ባሰብነው መልኩ እንዳይሳካ መከልከል አላህ ይችላል፣ እንዲሳካ ማገዝ ይችላል። እኛ ስለፈለግን ብቻ አይሆንም። ወማ ተሻኡን ኢላ አን የሻ አላህ፣ አላህ ቢሻላችሁ ቢፈቅድና ይሁን ቢል እንጂ እናንተ ራሳችሁ በሻችሁትና በፈለጋችሁት ነገር ሊሆን አይችልም። ምንም ነገር አትሹትም፣ የዓለማቱ ጌታ አላህ ቢሻላችሁ እንጂ አለ። ሰላመቶ ልጅ አነሳ፣ ማይክ ይዞ ተናገረ። አቡ ሀይደር አሁን እጅዬ በማይክ የተናገርኩት ራሴው አይደለሁም? እኔው ራሴ ፈልጌ አይደለ የምፈልገውን ቃላት ራሴ መርጬ አይደል? ከፈለግኩ ላልቅስ፣ ከፈለግኩ ልሳቅ በማይክ ላይ። እኔው ራሴ አይደለሁም? ለምን የአላህ ተውፊቅ ነው ብለህ ጣልቃ ትከትብኛለህ ቢለኝስ? እጅህን ያነሳኸው እንዴት አድርገህ ነው? ባክለዋለሁ። ኪቦርዱን ፕሬስ አድርጌ ነዋ። ማን ያዘዘው እጅህን ኪቦርዱን ሄዶ ፕሬስ እንዲያደርግ? ቢያቆመውስ አላህ ከፈለገ እንዳይሰራ? እዛው መዳፍ ላይ ይቀመጥ ነበር፣ ታፋህ ላይ ያርፍ ነበር እንጂ ወደ ኪቦርድ ሄዶ ፕሬስ እንድታደርገው መቼ ምን አቅም አገኘ? እጅህን እንኳ የማዘዝ ስልጣን የለህም ማለት ነው። እጅህ እንዲሰራ እንዲንቀሳቀስ ትእዛዝ የሚጠብቀው ከሌላ ኃይል ነው። እሺ ያም ሆነልህ ተሳካልህ፣ ማይክ ላይ ወጣ፣ በአንደበትህ እንድትናገር ማን ነው አንደበትን ያገራልህ? አንደበትህ ዘው ቢቀርስ ምንም ሳትሆን ጤነኛ ሆነ ሳትታመም ቃላትን አልሰጥም ቢልህስ አላህ ከፈለገ ሊያስቀረው አይችልም? ይችላል። ምን አለንና ነው እኛ የራሳችን ነጻ ፈቃድ ኖሮን እናደርጋለን ሲባል ጌታችን ከመርጫችን ውጪ ነው ከሱ ተውፊቅ ውጪ ነው ምንልበት የለም። ከፈለገ አንደበታችን ሊይዘው ይችላል። እንዳንናገር ከፈለገ አረ የምን ብቻ እንትም ያዝ ትንታንስ ከፈለገ እንደው ሳይዘው ጉሮሯችን ልናገር ነበር ውሃ ትናለኝና ቀረ። ውይ ውሃ ነው ይከለከለ? አሸነፈህ ውሃ ጉልበት አለው እንዴ? ስለዚህ አላህ ከፈለገ በውሃው ሊያስቀረው ይችላል። ምን ችግር አለው? ልትናገር የነበረውን በውሃ ትንታ ጉዳዩን ሊያስቀርብህ ይችላል። በሚፈልገው መልኩ አላህ ጥበብ አለው። ካንተ የሚጠበቀው ሰው ነህ፣ በተሰጠህ ነጻ ፍቃድ ሰበብ ሆነህ አድርግ የተባልከውን ልታደርግ ትችላለህ። ድርጊትህ እውን ሆኖ ደግሞ ወደ ተጨባጩና ወደ ህያውነት እንዲመጣ ደግሞ የአላህ ተውፊቅና መሺአ እንዳለበትም ልታምን ይገባል። ይሄንን ነው የምንለው። አንተ አዛን ትሰማለህ፣ ከቤት በጆሮህ ነው የሰማኸው። ውዱ ታደርጋለህ፣ በራስ ሰውነት ነው ያደረከው። መስጂድ ለመስገድ ትሄዳለህ፣ ተራምደህ ሄድከው አንተ ነህ። ከኢማሙ ኋላ አላሁ አክበር ብለህ ትሰግዳለህ። የሐረምከውም የተናገርከውም የሰገድከውም አንተ ነህ። እነዚህ ሁሉ ድርጊቶች ወደ አንተ ሲጠጉ አንተ ነህ አንተ ነህ አንተ ነህ እየተባልክ ነው አይደለም? ነገር ግን አንድ ነገርም ተረዳ። እንደዛው ውዱእ ያደረግከውም የተራመድከውም የሰገድከውም በሰውነትህ ነው አይደል? ይሄን ሰውነትህን የሰጠህ ጌታ መሆንህን አትርሳ። ሲፈልግ ይወስደዋል። አንድ ሁለተኛ ጤና ስለሆንክ ነው ይሄን ሁሉ ያደረግከው አይደል? አላህ ቢፈልግ ጤናህን ይይዘው ነበር። ስለዚህ መንቀሳቀስ አትችልም አይደለም ልትሰድ። ሶስተኛ ህያው በመሆንህ ነው ይሄንን ሁሉ ያደረግከው። ስለዚህ አላህ ቢፈልግ ይገልህና መስጂድ ሄደህ ከመስገድ ይልቅ ይሰገድብህ ነበር ጀናዛ ሆነ። አራተኛ የተራመድከው በአላህ መሬት ላይ ነው። አላህ መስጂድ መሄድህን ባይፈልግ ኖሮ መሬት አፏን ከፍታ እንድትውጥህ ማድረግ ይችላል። በሷ ጀርባ ላይ ሆነህ የመራመድ ዋስትና ማን ነው የሰጠህ? መሬት ላይና ወንበር ላይ እኮ ያለው ተወክላችን እኮ ጣራ የነካ ነው። ወንበር ላይ ተደግፈ ቁጭ ስትል ስታዳምጥ እኮ በቃ ወድቃለሁ ብለህ አታስብም። 100% ተወኩላለህ ወንበር ላይ። መሬት ላይ ስትራመድም ወደ ውስጥ እገባለሁ አትልም። በጀርባዋ ተሸክመሃለች፣ አስተማማኝ ነች። አላህ ከፈለገ በቃሽ ካላትስ? አንተን መሸከም ካሁን በኋላ አልፈልግም ካለችስ? አፏን ብትከፍተውስ ምን ትሆናለህ? ራስ አይደለህም እኮ የምትራመደው። አየር ላይ ስትራመዳ ወንድ ከሆንክ አንተ ራስህ ከሆንክ የምትራመደው ለምን ባየር አትሄድም? ባየር ላይ ተራመደ። አይ ባየር መሄድ አልችልም ይላል። በመሬትስ የቻልከው መሬት ስለተሸከመችህ እንጂ አንተ ምን ስላረክ ነው? ስለዚህ ያለ አላህ ተውፊቅ አንድም ነገር ሊሆን እንደማይችል ወቅ። የሱ መሺአና የሱ ተውፊቅ ግድ ነው። የሰው ልጅ ራሱን ችሎ ከጌታው ተገልሎ ምንም ነገር ሊያደርግ አይችልም ነው ቁም ነገሩ። አይሰማም እንዴ? ከጌታህ ተገልለህ ራስህን ችለህ የምትኖር ነህ ማለት ግን አይደለም። ሰበብ አለህ፣ ምርጫ አለህ፣ የሚያከራክር ነገር አይደለም። ሰው ነጻ ፈቃድ አለው ማለት ግን ከጌታው ተገልሎ ራሱን ችሎ የሚንቀሳቀስ ፍጡር ነው ማለት አይደለም። ጌታችን አምላካችን አላህ የራሱ ፈቃድ ያለው ጌታ ነው። ከፍጡራኑ ምንም የሚፈልግ አይደለም፣ በራሱ እንደፈለገ የሚያደርግ ነው። እኛ ግን አይደለንም። ምርጫ ተሰጥቶናል። አዎ ፍቃድ አለን። ነገር ግን ፍቃዳችን እውን እንዲሆን የሱ እገዛ ያስፈልገናል፣ የሱ ይሁንታ ያስፈልገናል። በእኛ ፍላጎት ብቻማ የሚሆን ቢሆን ኖሮ እስከዛሬ ድረስ ዓለም ላይ ዓለም ይሄን ትመስል ነበር ብለህ ነው? ወይኔ እኔ ስንት ሀገሮችን አጠፋቸው ነበር ብላችሁ እንደኔ ፍላጎትና ምርጫማ ቢሆን ኖሮ በጣም ብዙ ሀገር አጥፍቼ ነበር እስከዛሬ። ግን አላህ አይፈልግም። እኔ ስለፈለኩ የሚሆን ነገር የለም ማለት ነው። ስለዚህ በሰው ልጅ ምርጫ የሚከናወን ምንም ነገር የለም ስንል ሰው ወሳኝ አይደለም ነው፣ ሰበብ ግን ይሆናል። ስለዚህም አስቀድሞ ስራችን ተጽፏል፣ እናምናለን፣ ነፃ ምርጫ አለን። ይሄው ኸይር እንሰራለን። ኸይር ስንሰራ አላህ ወፍቆን ነው መጀመሪያም የጻፈልን ጌታችን። ዛሬ በተውፊቁ እኛም ሰበብ ሆነን እንደምንሰራው ቀድሞ የተወሰነ ነው እንላለን። ሸር እንሰራለን አይደል? እኛም ሸር ስንሰራ አሁንም ጌታችን ቀድሞ ያወቀብን ነው። በእኛም በአስያ ወይም ደግሞ በአመጻችን ምክንያት እንደምንወድቅ አላህም ተውፊቁን ስለከለከለን ነው። ከዛስ ተውበት እናደርጋለን። ለሰራነው ሸር ተውበት እያደረግን ላገዘን ኸይር ደግሞ ምስጋና እያቀረብን መኖር ነው እንጂ በእናቴ ማህፀን እያለሁ አስቀድሜ ስራዬ ከተወሰነ ምን ነፃ ምርጫ አለኝ ማለት ትርጉም አልባ ነው። ደግሞ ምን እንደተጻፈበት ታውቃለህ? ምንድን ነው የተጻፈልህ? እሺ ታውቃለህ፣ ዛሬ ሮብ ነው። ምን እንደምሰራ ታውቃለህ? ሮብ ላይ የተጻፈው ለምን በቀዳውል ቀጥር ታሰባለህ? ምን እንደተጻፈ አታውቅ። በቃ ዛሬ የተጻፈው መስጊድ ነውና መስጊድ ገብቼ ልቅራ በል ከፈለግ። ኸይር ስራ እስቲ ጆተኒ ቤት ገብቼ ጆተኒ መጫወት ነው ልትል ነው እንዴ? የአርባ ቀን እድሌ ኦርቶዶክሶች ናቸው እንደዛ ቢሉት አርባ ቀን እድሌ። እና ሀሳቡ ይሄ ነው የሀዲሱ መልእክት። ምናልባት በዚህ ጉዳይ ላይ ያልገባችሁ ጥያቄ ካለ ተያያዥነት ያላችሁን ነጥቦችን መጠየቅ ትችላላችሁ ኢንሻአላህ። ነዓም አላህ ያግራልን፣ እንግዲህ ለጀነት ሰው ያድርገን። ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ማሻአላህ። አወለን ጀዛከላህ ኸይረል ጀዛ ረበና የጅዐልሁ ፊ ሚዛን ሐሰናተክ ረበና የዚድ ለክ ዒልማ ያ ኡስታዝ። አንዳንድ ጥያቄዎች አሉኝ ኡስታዝ። የመጀመሪያ ጥያቄ የሚሆነው ይሄ ከአርባ ቀን በኋላ የአራት ነገሮችን የሚጻፍ ያልነው ወይም ሩህ መላኢካ ይመጣና እንትኑን ነፍተው ሩሑን ነፍተው ከዛ በአራት ነገሮችን ይጽፋሉ ብለናል። እነዚህ አራት ነገሮች የሚጻፉ ኡስታዝ ከለውሕል መሕፉዝ ጋር ከሚጻፉ እንዴት ነው የምናየው? ማለት አላህ ሱብሓነሁ ወተዓላ መጀመሪያ የፈጠረው ቀለም ነውና ከዛ በኋላ ጻፍ እንዳለው እናውቃለን። እና ሁሉም ነገርም በዚህ ዱንያ የሚሆን የሆነ ከአሁን በፊትም ከአሁን በኋላ የሚሆን ሁሉ ነገር እንደተጻፈ ነው። እና እነዚህ ደግሞ አሁን ይጻፋሉ ስንል የሁለቱ እንዴት ነው ማለት? እዛ ለውሕል መሕፉዝ ያለ ይወርዳል ማለት ነው ወደ እያንዳንዱን ወደዚህ አዱንያ ይወርዳል ማለት ነው ወይስ እንዴት ነው የምንረዳው? ኡስታዝ የመጀመሪያ ጥያቄ ይሄ ነው። እንደገና አንድ ሁለት ሶስት አለውኝ ኢንሻአላህ እመላለሳለሁ። ማይክ ፍሪ። ይህንን ነጥብ ኢብኑል ቀይም ረሂመሁላህ በኪታባቸው ላይ ይጠቅሱትና አምስት ተቃዲሮች እንዳሉ ይገልጻሉ። አምስት ውሳኔዎች፣ አንደኛው ሰማያትና ምድር ከመፈጠራቸው 50 ሺህ ዓመት በፊት ለውሃል መሕፉዝ ላይ መወሰኑን ይጠቅሳሉ። ኢነላሃ ቀደረ መቃዲረ አልኸላኢቂ ቀብለ አን የኽሉቀ አሰማዋት ወልአርዱ ቢኸምሲነ አልፈ ሰና። አላህ ሰማያትና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት የፍጥረታቱን ውሳኔ እጣ ፈንታ ወስኖ ጽፎታል የሚለውን በመጥቀስ ሁለተኛው ደግሞ ውሳኔ በአደም ጀርባ ላይ እያለ አላህ ከአደም ጀርባ ላይ ዘሮችን ያወጣና ሃኡላኢ ኸለቅቱሁም ሊልጀና ወቢዓመሊ አህሊ ልጀነት ያዕመሉን፣ እነዚህን ለጀነት ፈጥሬያቸዋለሁ የጀነት ሰዎችን ስራ የሚሰሩ በመሆናቸው ምክንያት፣ ወሃኡላኢ ሊናር ወቢዓመሊ አህሊ ናር ያዕመሉን፣ እነዚህ ደግሞ ለእሳት የተፈጠሩ ናቸው የእሳት ሰዎችን ስራ የሚሰሩ በመሆናቸው ምክንያት። ይሄን ጠቀሱ። ሶስተኛ ተቅዲሩ ልዑምር የተባለው በእድሜ የሚወሰን የተባለው አሁን የቀራነውን ሀዲስ ይጠቅሳሉ። አራተኛ ደግሞ ተቅዲር ሐውሊ የሚባል አለ፣ አመታዊ ውሳኔ በየረመዳኑ የሚወረዱ መላኢካዎች ተነዘሉ ልመላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩል አምር፣ ከጌታቸው ትእዛዝ ተቀብለው መላእክቱና ሩህ ወይም ጅብሪል ይወርዳሉ። እዚህ ላይ ቀታዳታና ሌሎች እንደፈሰሩት እስከ ቀጣዩ ዓመት የሚከናወነው ነገር ሁሉ ይወሰናል የሚለውን ማለት ነው። አምስተኛው ተቅዲር የውሚ እያሉ እለታዊ ውሳኔ አላህ በየቀኑ የሚያከናውነው ማለት ነው። በዚህ ዓለም ላይ ኩለ የውሚን ሁወ ፊሻን፣ ጌታችን ሁል ጊዜም በስራ ላይ ያለ ጌታ ነው። በዓለም ላይ ያለው ዩኒቨርሱን የሚመራውና የሚያስተናብረው አሁንም እሱ ነው። ይሄ ተቅዲር የውሚ ይባላል፣ እለታዊ ውሳኔ። ታዲያ እነዚህን ይጠቅሱና ምናሉ መጨረሻ አራቱ ይላሉ። ከአደም ጀርባ ላይ ካለው አንስቶ የተቀሩት አራቱ መጀመሪያ ለውሃል መህፉዝ ላይ ካለው ቀዳማይ ውሳኔ እንደ ተፋሲል እንደ ዝርዝር ሆነው የቀረቡ ናቸው። ከዋናው ኮፒ ላይ ዝርዝር መላእካው ዘንድ ያለው ግን ይሄ አራቱ ቃላቶች ተብለው የተጻፉት ግን ሊለወጡም ዝግጁ ናቸው ሙአለቅና ሙብረም ሆነው ተዘጋጅተዋል። ምን ማለት ነው? ጌታችን አላህ ሐሰናት በእናቱ ማህፀን ውስጥ ሲገባ ጽንስ ሲሆን መላእካውን ይልከውና እድሜውን 80 ብለህ ጻፍ። በዚህ 80 ዓመት ውስጥ ዘምድና የሚቀጥል ከሆነ ለወላጆቹ ደግ የሚሰራ ከሆነ እድሜውን ተጨምርና ወደ 100 ታሸጋግራለህ። ካልሆነ ግን ይሄንን ስራ ማይሰራ ከሆነ በዛው 80 ተወስደዋል ይለዋል። ይሄ መላእካ 80 ይድረስ ማን ነው 80 አመቱን በተግባር ሲኖር ሐሰናት ዝምድና ይቀጥል አይቀጥል የሚያውቀው ነገር የለም። ስለዚህ 80ው ሙአለቅ ሆኖ ይጻፋል ማለት ነው። የተንጠለጠለ ሆኖ ሊቀየርም ላይቀየርም አላህ ግን ቀድሞ የሚያውቅ ጌታ ስለሆነ ሐሰናት በተግባር ያንን ስራ ከሰራም ከነድም ጭማሬው ምን እንደሚከተለው ለውሃል መህፉዝ ላይ ወስኖ ጽፎታል። ዋናው ላይ ማለት ነው የመጀመሪያው ላይ የማይቀጥልም ከሆነ በዛው 80 ሚቆም ከሆነ እድሜው ተጽፏል። መላእካው ግን ይሄን አያቅም የተሰጠውን ትዛዝ ብቻ ይጽፋል። እንበልና ሐሰናት ዝምድና የሚቀጥል ለወላጆቹ ጥሩ የሚያደርግ ሰው ነው እንበል። 80 አመቱን በተግባር መኖር ሲጀምርና ይሄንን ስራ ሲሰራ ምን ይሆናል? እድሜው ከ80 ወደ 100 ዳይቨርት ይሆናል። መጀመሪያም ለውሃል መህፉዝ ላይ እድሜህ 100 ተብሎ ነበር የተጻፈው ማለት ነው። ምን ሆነ ታዲያ የመላእካው መዝገብ ሲባል ተቀየረ። ሙአለቅ የነበረው ወደ ሙብረሙ ወደ ዋናው ኮፒ ተመለሰ። ይሄንንም የሚሉ ዑለማዎች አሉ። ታዲያ ምንድነው ትርጉሙ? በዚህ መልክ መቅረቡ ለምን አስፈለገ? ዋናው አስሉ ለውሃል መህፉዝ ላይ የተጻፈው ማይቀየር ከሆነ ሲባል ሰዎች በመልካም ነገር ላይ እንዲበረቱ የሚያነሳሳ መሆኑን ነው። ማንኛውም ሰው ዝምድና ከቀጠልክ ሲሳይህ ይሰፋል እድሜህ ይጨምራል ብትባል ምንድነው የምትረዳው? ትነሳሳለህ፣ ውስጥ ዝግጁ ትሆናለህ። ስለዚህ ያንን ታደርጋለህ ማለት ነው። ያንን ነው የምናደርገው። አላህ ዕውቀት ውስጥ ያለው ሊጨምር ሊቀንስ አይችልም። አሁን እዚህ ጋር ኒው ሆፕ በጣም ሀርድ ነው አንደርስታንድ ለማድረግ ብለሻል። ይኸውልሽ ኒው ሆፕ አንድ ነገር ላስረዳሽ። በጌታችን በአላህ ዕውቀት ውስጥ ያለው ያንቺ ማንነት ሊጨምርም ሊቀንስም አይችልም። ምኑ ነው የጨመረው ምኑ ነው የቀነሰው ሲባል ያንቺ ማንነት ብቻ ነው የተቀየረው። እኛ የምንታገለው እኛ የምንጥረው ራሳችንን ለመቀየር እንጂ የአላህን ዕውቀት ለመቀየር አይደለም። ኒው ሆፕ አስቀድማ በአላህ ዘንድ ታውቃ የጀነት ሴት ተብላ ታይታ ከተወሰነች ይሄ የጌታችን ዕውቀት መቼም ሊቀየር አይችልም። አላህ የጀነት ያድርግሽ ሁላችንንም። ነገር ግን ለምንድነው እዚህ ቦታ ላይ የተነሳው ጥያቄ? አንቺ ግን ራስሽን መቀየር ትችያለሽ። ኒው ሆፕ ዛሬ መጥፎ ሰው ከሆንሽ፣ በሰራሽ ጥሩ ሰው ካልሆንሽ ተውበት አድርገሽ ወደ ጌታሽ በመመለስ ራስሽን መቀየር አትችይም? ትችያለሽ አይደለም? እንደዛው ደግሞ ማለት ነው ዓለሚቱ ጥሩ ሰው ከነበረች አሁን ከመጥፎ ጓደኞቿ ጋር ውላ ህይወቷን አበላሽታ መጥፎ ሱስ ተከትላ ራስዋን ቀይራ መጥፎ መሆን አትችልም? ትችላለች። የተቀየሩት ኒው ሆፕና ዓለሚቱ ናቸው። የጌታችን ዕውቀት ግን አልተቀየረም። የትላንትናዋ የኒው ሆፕ ማንነትና የዛሬዋ ማንነቷ ሁለቱም አላህ ዕውቀት ውስጥ ያሉ ናቸው። ሁለቱም ለውሃል መህፉዝ ላይ የሰፈሩ ናቸው። ስለዚህ የጌታችን ዕውቀት አልተቀየረም፣ ያንቺ ማንነት ግን ተቀየረ። ዝምድና መቀጠልሽ፣ ለወላጆችሽ ሐቃቸውን መጠበቅሽ እድሜሽን ይጨምራል።